أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. اقتربت الساعة وانشق القمر وإن يروا آية يعرضوا ويقولوا سحر مستمر وكذبوا واتبعوا أهواءهم وكل أمر مستقر ولقد جاءهم من الأنباء ما فيه مزدجر حكمة بالغة فما تغني النذر فتول عنهم يوم يدعو الداعي إلى شيء نكر خش عن أبصارهم يخرجون من الأجداث من الأجداث كأنهم جراد منتشر مهطعين إلى الداعي يقول الكافرون مهطعين إلى الداعي يقول الكافرون هذا يوم عسر. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله. سورة الرحمن إذا الله سبحانه وتعالى فقال النار ذات أنا بداية جمرو سورة الرحمن لا استرسنا الله كما نسبنا له يا الله شبات قرآن بل ساكن بالتكتاتبين أو رسوس طريقة جهلا ولو زاروا يمن من نارو سورة القمر ومبال المتتاوق عن مقرافنا سورة القمر مكاو مقرافنج سورة القمر مكاو مقرافنج أي وقد عالجت وصول العقيدة الإسلامية وهي من بدئها إلى نهايتها حلة عنيفة مفزعة على المكذبين بآيات القرآن መሰረታዊ የሆኑ የእምነት ጉዳዮች ላይ ያሉ ችግሮችን ይህች ምዕራፍ በማከም ረገድ ጠንከር ያሉ ሀሳቦችን ታነሳለች። ከዛ ባሻገር ቁርአን ተጀምሮ እስኪያልቅ ድረስ ወይም ሰፊውን የቁርአንን ፓርት ቁርአንን ወይም ቁርአን ውስጥ ያሉ አንቀጾችን ቁርአን ውስጥ ያሉ እምነቶችን ስለሚያስተባብሉ ሰዎች ራስ ደንጋጭ ሁኔታ የነሱን አቋም የሚፈታተን ጠንከር ያሉ ሀሳቦችን በማንሳት አቋማቸውን እንዲቀይሩና ትክክል እንዳልሆኑ በመንከር በዚህ ጉዳይ ላይ ልዩ ትኩረት ሰጥታ ታስተምረናለች። በአጠቃላይ ምዕራፊቷ የአላህን ቃል ቁርአንን እንቀበልም ብሎ ያስተባበሉ አካሎችን በማስፈራራትና በመዛት እንደዚህም ደግሞ ይህንን ቁርአን ሳትቀበሉ ከሄዳችሁ ቁርአኑ እናንተን ቂያማ ቀን እንደሚጋፈጣችሁ ወቁ። ምንም ዛሬ ምክንያት የላችሁም። እሺ፣ ከዛ ባሻገር ደግሞ ቁርአኑን ሳትቀበሉ ወደ አኸራ ከዘለቃችሁ የሚጠበቃችሁ ከበድ ያለ ነገር እንዳለ ከወዲሁ አስብበት የሚል ጥቆማም ሰጣለች። ከዚህ ጎን ለጎን ደግሞ ነገቂያማ ቀን አላሁ ጀለ ወዓላ እውነትን የሚቀበል ላሉ ሰዎች ያዘጋጀው እጅግ የተለያዩና አስደንጋጭ ቅጣቶችንም እግረ መንገዷ ሱረቱን ቀመር ታስታውሰናለች ማለት ነው። እና ሱረቱን ቀመር ከዚህ ውጭ የምታነሳ ፖይንት ብኖር ምንድነው? ካከሎቻቸው መሰረታዊ የእምነት ጉዳዮች መካከል አንዱ የነብዩን ነብይነት ማረጋገጥ ነው። መካውያን ሙሳ ሰለም ትክክለኛ የአላህ መልእክተኛ ነኝ የምትል ከሆነ እስኪ መረጋገጫ ይሁን ዘንድ ጨረቃው እንድትከፈል አድርግም ጥያቄ አንስተው አላህ ረሱልን ተማጸኑት። የሳቸውን ጥያቄ ሰምቶ ጨረቃን ለሁለት ከፈለ መሆኑን ሲጀምር اقتربت الساعة وانشق القمر قيامه قرب شرقات أمنه لهلة تكفلا لهلة تفرار على القدش من المتبلو يهلني رسول الله الله ملعكتنا لمهنة ذلت على بريد ذلت على تأمر نبر بيقتها سيئ بيقتو ينقى مشركو تشهلن تأيقو تأيقو سيسن والله የሰጡት ማሳዛኝ መልሶች በዚህ ምዕራፍ ውስጥ አብረን የምናይ ይሆናል። ለነው ምዝዋር القيامه الشدائد يهرب اسلوب مخيف يهز المشارع هزا سويوچን سمت የሚነቀንቅ በሆነ አገላለጽ እጅግ አስፈሪ በሆነና የሰውችን ልብ ሊነካው የሚችል አገላለጽ الله جل وعلا ለቂያማ أنت تباك لما سايت مزم أرافلاي أتوسنكم تشنا ستوان ويحرك في النفوس الرعب والفزع من هول ذلك اليوم العسيب وأستدار ما مرارا كان سويتش النفر من ببنبتو نفسوتش كوده بزاقا بالدارة كم بلن باسمي الله جل وعلا أتوسنوا أسلم باكهم آتوتش مكروتش مزم أرافو سيلتز مالي كذي قولوا لهم سورة القمر كما تانسات شو بوينتوك مكذبوك قرآن المكبر برو مصر بلو أكالوك دنيا لا ومانا لهم في الدنيا من بعيد العذاب والدمار بدءا بقوم نوح زاري دنيا لا الله نبياته تشلي لك رسوله تشلي لك المكبر مالو أكالوك دنيا لا የበጠማቸውን አደጋ የተወሰደባቸውን ቅጣት እርምጃ ይነግረንና መደንቂያማ ቀን ከዚህ የከበረ ቅጣት እንደሚጠብቃቸው በዚህ ምዕራፍ ውስጥ አላህ ጀለ ወዓላ አያይዞ ይነግረናል። ከማንም ጀምረን ከነቢዩላህ ኑህ ህዝቦች ጀምርማ የሌሎችን ነቢያቶች ታሪክ እግረ መንገዱን ያነሳል። ረሱሎቻቸውን ያስተባብለው الله جل وعلا أمير قتلان بعد أفاتشو سيأتفاتشو دموع عن بكرة أبيهم إرغب قادر بني برماء أفاتشو وقد تحدثت الآيات عن قوم عاد وثمود وقوم لوط وقوم فرعون وعاد هزوج يقول هزوج مالكنا ثمودوج السالح هزوج قوم لوط ولد هزوج وقوم فرعون وفرعون من هزوج يعني سامة الذين لي اتلاك الله الرسول بذلو سيستبدلوا الله جل وعلا المسلاء يسريك تأثر مجان بالزاو كذب دال المامر الرعال دون كثارك تماروا قرآن الله تسنى تاريك تكنت الله شوان كذب الشابر تاريك الناك ألم المسلوك بالتجيكو نزيب الدالي كمات آتان هنا تذكر المامر ساتتاقم واتكارون من أمولي هيتش مقراف المدرس وطرق مرنا متبالي متكينات دوستا يازتشان قصوش خمسون خمسون همسا أمست آياتوشن أمكاشوشن دوستا أكاتا يزالي كذين يجيو لتعمر كافتان وغيروشن تانيس عالوش ما بوتك اللي يهنالي بنزي همسا أمست آياتوش الله بشورة القمر لاي لمكرم آن دولو يهو اندو جمر فقاري هنال. بسم الله الرحمن الرحيم. اقتربت الساعة كما قربت إلى الله اقتربت الساعة كما تقربت اقترب مالت أي قرب مالت قربك كما وانشق القمر كما مقرب تشاسعهم لا كما مقرب عند ملكت يمتايدن يشرقا مسنتك انتكستوا الماء وانشق تسنتك تكبد القمر شرقان تسنتك والمملم اندري راسو نشاله سفي تاريك بي ከትምህርት ፊት ላይ ተቀምጧል። ዑለማ ተፍሲር ምንዳስ ተፍሲር ኪታብ ላይ ይላሉ ان كفار مكه قالوا للرسول صلى الله عليه وسلم ومكه طاعت ملاكيان رسول زند متمنالو ان كنت صادقا انت اني كلا وحي متالنيال اني يا املاك ملكتنياني يا كتناغر الله ان كنت صادقا شكل من القمر فرقتي مدياس دمتلو انتنيا يا املاك ملكتنيا كهون ማረጋገጫ ጨረቃን ከፍለው ተሰየን ፈልጋለን አሁን ወአዱሁ ቢልኢማኒ ኢንፋዕ ንብሳስልም ምን ካደረጉ ጨረቃን ለሁለት ክፍለ ካሳዩን እነተኛ ያምላክ መልአክና ንከተላለ ምን ችግር አለ ብለን ቃልም ገብላቸው አባጣሚ ህልም የጠየቁበት እለት ወካነት ለይለተ በድር 14ኛ ቀን ጨረቃ ምን ሆና የምትጠብቅ ለብት ነበር ይባላል። ይሄን ግዜ ፈቃለ فسأل رسول الله ربه ان يعطيه ما طلب ومكان مشركوت يفلغوት ነገር الله جل وعلا እንዲሰጣቸው رسول الله ተማጸኑት ያ رب እነዚህ ሰዎች እናምናለን ብለውኛል አባክን ይሄን ጉዳይ ፈጽምልኝና እነዚህ ሰዎች አምነውልኛቸው ብለው الله ተማጸኑት اللهم ውስጣቸው ባቆም ረሱል ጠይቀዋልና ሰዎቹ እናምናለን ብለው የኡሸት ምን የኡነት ቃል ገብቷልና ይሄን ጉዳይ አላህ ጀለ ወዓላ ከዳር ማድረስ ስለፈለገ የረሱልን ጥያቄ ተቀበለ። የረሱልን ጥያቄ ወረሱን ጥያቄ ተቀበለን ተንሸቀል القمر مسفون ወዳው الله جل وعلا ጨረቃ ለሁለት ገመሳት مسفون على جبل الصفا ገመሽው የጨረቃን ክፍል በሶፋ ተራራ ላይ እንዲቀመጥ አደረገው ومسفون على جبل كيكعان المقابل له كجبل صفا አቅጣጫ የሚደም ቀልቃዓን ይባል ተራራ ነበር። እዛ ተራራ ላይ የጨረቃን ግማሽ ክፍል እንደዚሁም ደግሞ ሰፋ ላይ የጨረቃን ግማሽ ክፍል አላህ ጀለ ወዓላ አደረገ። ከዛ حتى رأوا حراء بينهما መካከላቸው ጨረቃው ተገምሶ በሁለቱ ጨረቃዎች መካከል ሰፊ ጋፕ ኖሮ በአይናቸው ተመለከቱ። ፈቃሉ ወዲያ የመካ ጣዖት አምላኪያ ምን አሉ ሰሐረና ሙሐመድ ثم قال محمد እኮ ድግም ታደረገብን ይገርም ነው ብለው ወዲያው ወዲያው ማለት ነው አስቡ አላህ አይሰልጥብን እንጂ ወገኖች ሰው እንቃትሩ የመካ ሙሽሪኮች የመካ ጣዖት አምላኪያ ጨረቃ ተደምሶ አይተው መልሳቸው ዘግናይ ነበር ሰሐረና ሙሐመድ ማለት ሙሐመድ ድግም ታደርገብን እንጂ ለፍጹም ጨረቃ ሊከፈል አይችልም ማለት ጨረቃ ሊገመስ አይችልም ማለት ከዛ በላይ ደግሞ ቁርአን የሰው ልጆች ረባ ብለው ያዩት ከቻሉ ግምት ያለ መለኮታዊ ኃይል ያለው መጽሐፍ ነው ስለዚህ ጨረቃ ተገምሶ የመካጣው ታምላኪያን እንዲህ እንዳሉት ሁሉ ዛሬም ሰዎች ቁርአን የሚያክል ትልቅ ተአምር ፍለፍታቸው ቁጥሮ መስማትና ማየት አለመቻላቸው በጣም ያሳዝናል። ثم قالوا ከዛ ምን አሉ ቁድኩሉ መሐመድ የድግም ጥበቡ የዚህ ያህል ደርሶ ጨረቃ ደምስ መጀመር በጣም ይገርማል አሉ። ስለዚህ ان كان سحرنا فانه لا يستطيع ان يسحر الناس كلهم እኛ ላይ እንኳን ወይም አይኖቻችን ላይ ድግም ታድርጎ እንኳን ቢሆን አሉ ቢሆን እንኳን የሰው ልጆችን ሁሉ ብግም ትያደርጋ አይችልም ማለት ስለዚህ ሳ فقال ابو جهل ابو جهل من قال اصبروا حتى تاتينا اهل الوادي ወረብጥራ አካባቢ ወረተለያዩ ከተሞች ለንግድ ተንቀሳቀሱ አካሎች አሉ አለ እነሱ ከሄዱበት እስኪመለሱ ታግሰን እንጠብቃቸው አለ فان اخبروا بشقاق القمر بشقاق فهو صحيح እነሱ ሲመጡ ጨረቃን በተገመሰ እነሱ ከተናገሩ በትክክል ጨረቃ ተገምሶ አይተነዋል ካሉ ጉዳዩ ለት ማለት ነው አለ። وإلا ارسحر محمد أعيننا እነሱ ግን ጨረቃን በተገመሰ ለነግሩን ካልቻሉ መሐመድ አይናችን ላይ ድግም ሰርቶ ነው ብለዋል። ከዛ ሸብሩ ይሏቸዋል ነው በትግስ መጠበቅ ጀመሩ። ለንግድ ለተለያየ ጉዳይ የተለያየ አካባቢ ሄዱ ሰዎች ከሄዱበት መለስ ጀመሩ። ፈጃኡ መጡ ከሚሄዱበት ፈአክበሩ ብንሽቃክ ልቀመር እናንተ እንዴት ነው በየሄዳችሁበት ቦታ ምን አዲስ ነገር አይታችኋል? ጨረቃ ጨረቃን በተመለከተ ምን አንብረው ሰውቋቸው ምንድን አይታችኋል? አራ ምንድን ነው እሱ ጨረቃ እኮ ተገምሶ እኮ አየ ተገምሷል ምንድን አይታችኋል? አዎ ጉዳዩ አቡ ጀህል እንደተናገረው መካራ ብቻ ሳይሆን ከመካ ውጭ ያሉ ሰዎች ጨረቃ ተገምሳ ተመልክተው ነበር። ወዲ አቡ ጀህል ምን አለ? فقال ابو جهل ابو جهل ومشيت من علي هذا سحر مستمر وهما بتام كبار من دغمت نور مستمر ማለት قامي اي دائم فانزل الله اي دائم بقى قامي ነው አንድ ቦታ ብቻ ይረጋ ሳይሆን በቀበየ ወሰ መስራጭ ታቀም ያለው ድግምት ነው ብሎ ይሄን ነገር እንኳን ይያዩ ለመካድ ወደኋላ አላሉ። ለመካድ ወደኋላ ሲሉ አልታዩም ማለት ነው። ወዲያው ግን አላህ ምን አለ? ወቅተረበት ልክ እነሱ እንደዚህ አይነት እጅግ አደገኛ አቋም ሲይዙ ጥያቄ ጠይቀው እናምናለን ብለው ጨረቃ እንድትገመስ ጠይቀው ጨረቃ መገመሱን ሲያረጋግጡ ሀዛ ሲህሩን ሙስተምር አሉ። ቋሚ ይሁን አንድ ቦታ ብቻ ተገድቦ የሚቀር ሳይሆን በስፋት ረጅም ጊዜ የሚቆይ ድግምት ነው ማለት ነው ብለው ይበል ክደታቸውን አቀነከሩ። ወዲያው አላህ ምን የሚል አያት አወረደ? የቅተረበት ሰዓቱ ወንሸቀ ልቀመር ቅያማም ቀርቧል ጨረቃም ተገምሷል። ነገር ግን አለ ወኢየሩ አየተን ተአምርን የሚያዩ እንኳን ቢሆኑ አለ ይዕሪዱ ችላ ይላሉ። ጌታን ተአምር ተመልክተው ሙሐመድ የአላህ መልአክተኛ መሆኑን የሚያሳይ ግልጽ መረጃ አግኝተው ወኢየሩ አየተን ተአምር ቢመለከቱ እንኳን ይዕሪዱ ችላ ይላሉ። ያን ተአምር አይተው እንዳላዩ ይሆናሉ። ወየቁሉ ይላሉ ይላሉ ሲህሩን ሙስተምር ቋሚ የሆነ ድግምት ነው። ቋሚ የሆነ ድግምት ነው በቀላሉ መቋረጥ የማይችል በጣም በርካታ ሰዎች ላይ ሊደርስ የሚችል ድግምት ነው ሲሉ አቋማቸውን ወሰዱ ይላል ኢማም አልኻዚም ይላሉ። وانشقاق القمر من آيات رسول الله صلى الله عليه وسلم الظاهرة ومعجزات الظاهرة ويترك مكفل الله جل وعلا برسول صلى الله عليه وسلم نبي النات بجلس أسايا تلك تأمر نواله يدل عليه ما أخبره الشيخان أن أنس فقارنا مسلم أن ذقب الزقب عن أبره ناس من الكتور أن أهل مكة سألوا رسول الله أنه يريهم آية فأراه من شقاق القمر مرتين. مكة مشركوت مكة طاوت املاكيان انت ونتنيا يا املاك نبيكم جلت انت دمسو اسايمه وين تامر سنا يتقبلنا الله الحمد لله وعلى بقراچو مسرق جرق ان دمسو اساياچو الله المسعود وزغب وزغب جرقاو كتدمس وين جرقا تدمس እኔ ያላህ መልአክተኛ መሆኔን ባካችሁ ምስክርነት ቃላችሁን ሰጣችሁ እስላምን ተቀበሉ ለምንያችሁ። ከዛ አቡ ጀህል ምን አለ? ቆይቋቸው እኮ ነው ጉዳዩ ከዚህ የሰፋ መሆኑልበት አለ። ለእን ካነ ሰሐረና فما يستطيع ان يسحرنا الناس كلهم فقالوا يتلقون الركبان قد رأوا فيكذبونهم. ከዛ በኋላ የንግድ ቅፍለት ያዙ ከተለያየ ሀገር ለንግድ የሚንቀሳቀሱ ጀማዎች ሲመጡ እንጠይቃለን አለ። መጡ፣ ተጠየቁ። ግን እነሱም ጨረቃ ተገምሶ ማየታቸውንም ስቅምጠላቸውን ሲሰጡ አብዛኛውና መሰል የመካጣው ተምራኪያን እውነቱን ከመቀበል ይልቅ በኩፍሩ ላይ ክደትን መምረጡ ላይ ዘለቁበት። እንደውም ሀዛ ሲሕሩን ሙስተምር አሉ። ይህ ቋሚ የሆነ አደገኛ ድግምት ነው፣ በቀላሉ ሰዎችን ማሸነፍ የሚችል ድግምት ነው እንጂ ከዛ የዘለለ እውነትነት የለውም ሲሉ በአቋማቸው ጸኑ ማለት ነው። በአቋማቸው ጸኑ። ወከዘቡ፣ ጸንተው ሳበቁ ደግሞ ማስተባበልም መረጡ፣ አስተባበሉ አላላ። ወከዘቡ ወተበዑ አፍዋሁም፣ አስተባበሉም ዝንባሌያቸውና ስሜታቸውን ተከተሉ ይላል። ዛሬም ዓለም ላይ ያሉ ትልልቅ ምሁራን ሊሆኑ ይችላሉ፣ በተለይ የማንበብ ሃይማኖቶችን የመመርመር እድል የገጠማቸው በጣም በርካታ ምሁራን እውነቱን በአይናቸው እያዩ መስለሙን ሐቁን መቀበሉን ግን እንድንችሉ ነው የሚስተዋለው። የሱፍ አቋም ልክ እንደነ አቡ ጀህል መረጃው ከደረሳቸው በኋላ ተክቢር ነው፣ አንቀበልም፣ ይሄ ውሸት ነው፣ እውነት ሊሆን አይችልም የሚል እጅግ የጠነከረ አቋም ያንጸባርቃሉ። ሲልም ደግሞ ይሄ ምንድምን ያሳይራል? ወተበዑ አህዋአሁም፣ ዝንባሌያቸውን መከተላቸውን፣ ዝንባሌያቸውን ይበልጥ ማዳመጣቸውና ለእውነት ሳይሆን ለስሜታቸው ዘብ የቆሙ አካሎች መሆናቸውን ቁልጭ አድርጎ አላህ ያሳየናል። ዛሬና እናንተ ስሜታችንን ተከትለን እጅግ በጣም በርካታ የአላሁ ጀለ ወዓላ ህግና ስርዓቶችን እየጣስን ነው። ስሜቶቻችን በየጊዜው የሚያነሷቸው ጥያቄዎች የትየለሌ ናቸው፣ መቋጫም የላቸውም። በየቀኑ መልካቸውን ቀያይሮ ይመጣሉና እነዛ የስሜት ጥሪዎች የምንሰጣቸው መልሶች ሲደጋገሙ ቀልብ ሲሆኑ የአላህን ህግና ስርዓት እንድናቀል የሚጋብዙን ከሆነ ወደ ኩፍር ሊሄድ ይችላል። ለምሳሌ በያለንበት ኮንዲሽን የምንሰራቸው ስህተቶች አሉ፣ የምንፈጽማቸው ወንጀሎች አሉ፣ የምንተዋቸው ትዕዛዛቶች አሉ። እነዛ ነገሮችን እንድንተው፣ ወንጀሎችን እንድንዳፈር ስሜት ይገፋናል። እሺ ብለን ስሜቶቻችን አዳምጠን ያን ነገር በሰራን ቁጥር ሁሉ ለአላህ ህግና ስርዓት ያለን ስሜት እየወረደ ውስጦቻችን በወንጀል እየተበላሹ ይመጡና የምንሰራቸው ስህተቶች ሁሉ ለእኛ ቀልድ ሆኖ ነው የሚታየው። ያን ጊዜ ከኩፍ ያልተናነሰ ውስጣችንን ሊያበላሹ ይችላሉ እና ጥንቃቄ ያስፈልጋል። ወኩሉ አምሪን ማላላ፣ ሁሉም ነገር ሙስተቅርን ረዲ ነው፣ ረዲ ነው፣ ተቀማጭ ነው። ወኩሉ አምሪን ምን ልእሙር ምንተህን ኢላ ጋየትን የስተቅሩ አለይህ ላ መሓላ ኢን ኸይርን ፈኸይር ወኢን ሸርን ፈሸር። ምን አለ? ሰዎች ወላሂ ወንድሞችን እህቶችን ስሜቶቻችን መከተል ስናቆም እኔ ሰው ጀነት ለመግባት ሌላ የሚያግደው ነገር የለም ብዬ ነው የማምነው። በዚህ ነው ነብሳ ስለም ላ ዩእሚኑ አሐዱኩም ሐታ የኩነ ሀዋሁ ተባዕን ሊማ ጅእቱ ብህ ይላሉ። ከእናንተ አንዳችሁ ሙእሚን መሆን አይችልም አሉ። እስከ መቼ? ስሜቱ አሉ በውስጡ የሚፈልገው ነገር እኔ ለመጣሁበት ነገር ፍላጎት ካላንጸባረቀ፣ እኔ የመጣሁበትን ነገር ስሜቱ ካልተቀበለው አማኝ መሆን ከባድ ነው አሉ። ስለዚህ እህት ወንድሞቼ፣ አላህ እነ አቡ ጀህልን የወቀሰው ያስተባበሉት የተነገራቸውን እውነት እንዲ ብለው ረግጠው የሄዱት ወተበዑ አህዋአሁም ስሜትና ዝንባሌያቸውን ተከትለው ነው ይላል። ዛሬ እኮ አላህ እውነተኛ አምላክ ነው ሲባል ሰዎች ከስምታም ጋር አንቀበልም ይላሉ። መብት ሊሆን ይችላል፣ የሚያስከትል መብት ሊሆን ይችላል። ግን ቆም ብለው በአቅላቸው በተሰጣቸው አእምሮ ቢያመዛዝኑ፣ ቢፈትሹ፣ ግራ ቀኝ ቢያዩ እውነቱ ላይ መድረሳቸው አይቀሬ ነው። ነገር ግን ስሜታቸውን ብቻ አዳምጠው ሀቅን ላለመስማት፣ ሀቅን ላለማየት፣ ላለማመዛዘን የቆሙበትን ነገር ላለመፈተሽ ስለወሰኑ ስሜቶቻቸው እንዲህ እያላቸው ስለሆነ ብቻ ምን ያደርጋሉ? ከእውነቱ ሲርቁና አምላክ የላከውን ሐቅ አንቀበልም ሲሉ ስተዋላል። ወንድሞች እህቶች፣ ወደ ውጭ ብቻ ፍጹም አታስቡ። የእናንተ ውስጥ ምን ያህል እውነትን ለመቀበል ሬዲ ነው? የእናንተ ውስጥ ምን ያህል ነገሮችን መርምሮ አቅሙን ተጠቅሞ ስሜቱን የአቅም ትፎዞ ለማድረግ የሚታገል ስንቶቻችሁ ናችሁ? ዛሬ በጣም እርግጠኛ ሆኜ የምነግራችሁ እዚህ ፓልቶክ ውስጥ ከ280 ሺህ ያላነሰ ሰው ይታየኛል። አብዛኞቻችን ስሜቶቻችን ፈትነው አንገዳግደው ከእውነታው ፍሬ ያውጥተውናል። በጣም በርካታ ወንጀሎች ጫት ተቃሙ ሲባል ሰው ጫት መቃሙ ህጋዊ ብሎ ሳያምን ስሜቱን ተከትሎ ቁጭ ብሎ ነው የሚቅመው። ሲጋራት ታጭሱም ሲባል ያቀዋል። እንደሚጎዳ ተገቢ እንዳልሆነ በደንብ ይረዳዋል። ግን ወተበዐ ሀዋሁ ማለት ነው፣ ስሜቱን ሲከተል ውስጡን ሲያዳምጥ ከአምላክ ህግ በላይ ለስሜቱ ተገዥ ሲሆን ሲጋራን እንዴት ብሎ ይተው? ጫትን እንዴት ብሎ ይተው? መጠጥ እንዴት ብሎ ይተው? ዝሙት ሴክሱን እንዴት ብሎ ይተው? እውሸቱን እንዴት ብሎ፣ ማጭበርበሩን እንዴት ብሎ ይተው? ለምን? የእሱ ፈላጭ ቆራጭ እሱ ማንነት ላይ ወሳኙ ስሜቱ እንጂ አምላኩ አይደለም። ስሜቱ እንጂ አቅሉ አይደለም። እህትና ወንድሞቼ፣ ስለዚህ ወላሂ ስሜትን መቆጣጠር ያልቻለ ሰው እኔ ጀነት ይከብዳል የምለው በየትኛውም መስመር ሂዱ። አላህ በግልጽ ቋንቋ አቡጀህልን ያን ተአምር አይቶ ያላምነው ወከዘቡ ወተበዑ አህዋሁም ብሎ ወቀሰ። ምን ሲል? እነ አቡጀህል እኮ ያጨረቃ ተገምሶ ሙሐመድ የአላህ መላእክተኛ መሆናቸውን ሰለላሁ ዐለይሂ ወሰለም ቁርአኑ የሰኛ አምላክ ቃል መሆኑ ሲያረጋግጥለት እንዲህ ያለው ወተበዑ አህዋሁም አቡጀህልና መሰሎቹ ስሜቶቻቸውን አዳምጠው ነው ይላል። ሌላ ቦታ አላህ ይላል አፈረአይተ መን ተኸዘ ኢላሁ ሀዋሁ ያ ሙሐመድ ተመለከትከው እንዴ ያ ስሜትና ዝንባሌውን ብቻ የሚከተሉን አካል አየው ምን እኮ ነው ወላሂ ስሜትን ማዳመጥ በጣም ከባድ ነው አንዳንድ ዲን ገብቷቸዋል የሚባሉ ምሁራን ምን ይላሉ ጀነት ለመግባት ሁለት እርምጃ በቂ ይላሉ አንደኛው እርምጃ ስሜትን መርገጥ ነው አሉ ሁለተኛው እርምጃ ወደ ጀነት መግባት ነው አሉ ስሜቶቻችሁ ላይ መሰልጠን ከቻላችሁ لا تشكوا فإن الجنة لكم ما يمثلاتشو زهري سل نواشو نيك أطفو نيك ربو زميك النسرو زميك أطاو زمي زرفو زمي أجسو سل مصدبو سي سبب أطاو مدوت متفو سمتنا الدانتو الله دي زمي زرب هليتا ዛሬ አንድ ፖይንት አብረን ያለ መከራከሪያ ሊሆን ይችላል። ያ ስሜት በልህነት እንዴት ትረብታላችሁ? የአእምሮ በልህነትስ እንዴት ትረብታላችሁ? ሰው በስሜቱ ብልህ ሲሆን አንድ መጽሐፍ የሚሰማን እንደው ነበር። ከዛ ላይ ለሆነ ለአንድ መጽሐፍ እንደ ግብአትነት ወረስምን 9 ገጽ ራሴ ቆንቋ እስላም ሰማሽ አሽክቼ በጣም በስሜት ነገር አውጥቻለሁ። የስሜት ብልህነት በጣም የሚያግብ ትምህርት ነው ያገኘው። ቁርአኑ የመካ ጣውታ ምላቻን ያወገዘውና የወቀሳቸው ስሜቶቻቸውን ተከትለው እውነትን መቀበል ከበዳቸዋል። እኔ አንድ ጊዜ እኔና አቡ ሀይደር የምናውቀው አንድ ወንድም ነበረ። እስላም ውስጥ ነበር ወጣ። እኔ የሁሉ ጊዜ ሰውዬውን ላገኘው ፈልግ ነበር። ጥያቄ ሁንሻ ፈልሙን እስላም ውስጥ ማስገደድ እስላም የነጻነት ዲን ነው። ግን አንድ ጥያቄ አለኝ እባክህ ያገኝ ብለዋል። በስልክ ቁጥሩ ያለው ይጠፋብኛል። ጥያቄው ምንድን ነበር ካላችሁ እባክህ እስላምን ለቀህ ስትወጣ ያገኘው እውነት ካለ ያገኘው የተሻለ በአእምሮ የቀለለ ነገር ካለ ስራ አትሽሸው አገኘኝና እውነቱን ብቻ አሳየኝ አንከራከርም በዛ ባህላት ይላል የምንም ነበር። እሱ ግን እምነቱን የቀየረው ግራቀኝቱ እውነቱን ፈትሾ ሳይሆን ስሜቱን አዳምጡ ሁለችን እህት አፍቆ በዛ ገብቶ ነበርና በዛ ቀልጦ ቀርቶ አልሐምዱሊላህ ከረጅም ጊዜ በኋላ በከፍተኛ ጥረት የአላህ ፍቃድ ተክሎበት ተመልሶ መጥቶ ነበር። እና ምላሽ ፈልገነው ሰው ስለዚህ ብቻ መከተል ሲጀምር እውነትን ማዳመጥ ራሱ አይፈልግም። እውነትን መስማት አይፈልግም። የብዙዎቻችን በሽታ ይመስለኛል። ይቅርታ፣ የብዙዎቻችን በሽታ ነው። ምናልባት እናንተ የምታስቡት አቡ ጀህል እኮ ጨረቃ ተገምሶ አይቶ ካደ አይገርም? ቱ አንተ እንዴት ያለ ደደብ ነው? በጣም እርግጠኛ ነኝ ትሳደባላችሁ። እኔ ግን የምሰድበው መሰረቱ እስላም ውስጥ አልገባም። ጨረቃ መገበሱ አንዳንድ ጊዜ እውነት ነገር ላይ መድረስ ካልቻል ከተለያየ ነገር ጋር አእምሮ ያመሳስልብሃል። ድግምትስ ቢሆን ግልጽ ነው። ውሸትስ ቢሆን በጣም ብዙ ነገሮች ይመጣሉ። ከዛ ምን ካለ እኛስ ቁርአኑን ተቀብለነው ዛሬ ስሜቶቻችን አዳምጠን ውስጦቻችን ፈልገውን ነገር ብቻ ለመተግበር ካለን ጠንካራ ስሜት የተነሳ የምንሰራቸው ወንጀሎች የትግልኛቸው አንድ ቀን ሁለት ቀን አይደለም፣ በቋሚነት የስሜቶቻችን እሺ የምንመልስ ነው። እንደውም ሁለት እጆቻችን ብድግ አድርገን የስሜቶቻችን ታዛዥ መሆናችንን ላይክ ልክ ነህ ላይክ ነህ ኡስታዝ ያሽመስል ዘክ ለኸይር። ስለዚህ እኔ ራሳችሁን ፈትሹ። ጀነት መግባት ወላሂ ስሜትን መርገጥ የመጀመሪያው ክራይቴሪያ ነው። የመጀመሪያው ክራይቴሪያ ስሜቶቻችሁን መርገጥ። ስሜቶቻችን መርገጥ እስካልቻልን ድረስ ሰላትም እኮ ይከብዳል፣ ዘካም ይከብዳል፣ ዝሙትን መተው ይከብዳል፣ መጠጥ የለመዱ ሰዎች መጠጥ መተው ይከብዳል፣ ውሸት የለመዱ ሰዎች ውሸት መተው ይከብዳል። ለምን ውስጦቻችን በቀላሉ ይህን ነገር መተው አይደፍሩም። ለዚህ እኮ ነው ሩሱሎች ማለት ነው ሙሳ ኢየሱስ ኢሳ ማለት ነው ነቢይ የሆኑ ወደ ህዝቦቻቸው እኮ ሲላኩ ምንም ነገር የለም። በቃ ጣዖት ማምለክ የስሜት ጉዳይ ነው። ከዚህ የጣዖት አምልኮ ፍጡና ከእውነተኛ ሚ ጋር ከእውነተኛ አምላካችሁ ጋር ተገናኙ ሲባል እዛ እቃዎት አምልኮት ውስጥ ጥቅማቸውን ለማስከበር የሚታገሉ በስሜቶቻቸው ዘበቆ መዋቃሎች አሉ። እነዛ የሚነፉት ፕሮፓጋንዳ ሰው እውነትን እንዳይቀበል ይጋረግበታል ማለት ነው። ግልጽ ነርና እህትና ወንድሞቼ፣ ስለዚህ ስሜት ዓለምን ገደል ከታለች። ስሜት ዛሬ ውጭ ያለውንም ውስጥ ያለውንም ትርምስ እያደረገች ነው። እና አላሁ ጀለ ወዓላ ከስሜቶቻችን ፈተና ይጠብቀን። ዛሬ ደርስ ለምንድን ማታጠምስ ብላችሁ ምንም መልስ የላችሁ። ስራ ያለብኝ ምንምን ትርም ያላችሁ ውሸት ነው። ውስጦቻችሁ አይፈልጉ። ስሜቶቻችሁ ቁርአን ቁጭ ብሎ ለመማር ፈቃደኞች አይደሉም። ለምን? ቢዚ ነን ኖ ብፍጹም በሱ ገባኝ። ለምንድን ማታጠኑት ቁርአን ይባል? ውስጦቻችሁ አልፈቀዱም። ስሜቶቻችሁ ቁርአን ከምታጠኑ ፊልም ብታዩ ደስ የሚለው። ስሜቶቻችሁ ቁርአን ገልጻችሁ አሊፍ ባ ታ እያላችሁ ከመንተባተቡን አይቀበለውም። እሱ ፈልገው ምንድን ነው ዘፈን ቁጭ ብላችሁ እንድታዩ ነው የሚጋብዛችሁ። በየካፌው እንድትዞሩ ነው። ተሰብስባችሁ የሆነ ሴሪሙኒ ውስጥ ግርግር ስትፈጥሩ ነው የሚረካው። ወላሂ ነው የሚላችሁ። ደርስ ስትሉ የማታገኙት ወጣት በየሰርግ ቤት መኪናውን ኮምፕሌት ለብሶ አታጡትም። እና ይህ ስሜትን ማዳመጥ የብዙዎቻችን በሽታ ነው። ካልወጣችሁ ጀነትን ከባድ ነው እያስባለሁ። መስለም ራሱ የመጀመሪያ ፖይንት ሰው ከስሜት ይልቅ አምላኩን እንዲያዳምጥ ቃል የሚገባው እኮ ነው። ላኢላሀ ኢለላህ ብላችሁ የአላህን ዲን ስትቀላቀሉ ከስሜት ይልቅ የዚህን አምላክ ቃል እሰማለሁ እያላችሁ ነው። አቡ ጀህል አልገባም እኮ ምን አጠፋ? አልገባም። የሆነ ተአምር አየ፣ በዛው ቀረ። እናንተ ግን በጣም በአስቀያሚ ሁኔታ ገባን፣ ግን አገባባችን የሆነች ጫፍ ብቻ ለናሙና ከተትን እንጂ እስላም ውስጥ አብዛኛው ፐርሰንት ህይወታችን አብዛኛው ፐርሰንት ስሜቶቻችንን እያዳመጡ ነው የተቸገሩት። ስለዚህ ወገኖቼ ይሄ የትርምሱን ዓለም ተውት ስላችሁ፣ ይሄ የውሸት ከመርቻቻው እንትታችሁ እውነተኛ ስሜትን ለአላህ ቢ የማስገዛት ስራ ነው መሰራት ያለብን። አላህ አቡ ጀህልን እነ አቡ ለሀብን እነ ኢክሪማን إن ولد المغيرة يكسر واتبعوا أهواءهم بالله سنتو تشاتشون تكتنوا زار بالله عليكم إنه من بالله إتشاء ونتنون عند الأملاك تكبلوا بي قريبا أبزاني وصل قومنا لا منو أعفتشه عندنا أعفتها اللي على إنسان زنبلا كمتقام زنبلا بانك وكميد إنه رأي كمال لابد قومه لمن بزيالك مرة جاهل بالله سمعنا بقول يقول الباك علنا وكلك كم انت نستمر ولم افات او كتسازات في مجلس امت ان اكون كل ما كفر على ذلك دون ولا زي ستيب سلم على بام قال اكيد سميته ما يدمك سميته دب سوي يستلال قالو يستلال ويطلع يدال بلو قالو بمالك يمكر اوكي سببو قالو ما سبب يمكر انجي سوي كسميته بلاي አቅሉን የሚጠቀም ከሆነ እውነት የሚፈልግ ከሆነ አልሕክመቱ ባለት ሙእሚኒ ባለ ጥበብ እውነት የሚባል ነገር የእውነት ፈላጊዎች የጠፋ ንብረት ነው። ስለዚህ ወገኖቼ አላሁ ጀለ ወዓላ የመካ ጣዖት አምላኪያንን ስሜቶቻቸውን ተከትለው ከእውነቱ ጎዳና አፈነገጡ ሲል እኛ እውነት ውስጥ አለን ብላችሁ አትፎክሩ። እንፎክራለን محمد اكثر ذا متلين كوره بحقيقه كسميتاچو بلال هيرو كسميتاچو بلال هيرو من معناته فقط اسلام لميقراچو طري اش يمين مرسطو سميتوچاچو ادامطاچو ودوال اكثر قرو سيبان اوكي يا رب دينن كالسمر سميتوچاچو كو فايت عيناچو كلاتم زاري قرانو كفله مكتاتل طرمت ከተቀራ በኋላ ለማዳመጥ ጥሩነት ነው እናንተ ትልቅ ሰው ናችሁ ግልጽ ነው ገዘባላችሁ ምክንያቱም ይላላችሁ ስለዚህ ቁጭ ብሎ ለማዳመጥ ቁጭ ብሎ ቁርአን ለማጥናት ውስጥ ስሜቶቻችሁ እንዴት እሺ ይበላችሁ በአላህ ስለዚህ የምን ስሜት መርገጥ አልቻላችሁ ወንድሞች እናቶች እናተሽኩ አደጋ ላይ ናችሁ ምንም ሸክለው የኩል አምር مستقر ያለው ሁሉም ነገር በተወላ ዩኒቨርሳል ይረጋጋል። ለምሳሌ ስሜቶቻችሁን ተከትላችሁ ወዲን ይመረቃችሁ ሰዎች የስሜቶቻችሁ የመከ ስሜቶቻችሁ የመከተላችሁ ውጤት ባህራችሁ ማረፋችሁ አይቀር። ከስሜቱ በላይ ሆኖ ደግሞ ለአምላክ ቃል ወደዚህ ነገር ያመጣው አምላክ ቃል እጅና እግሩ የሰጠሰው ደግሞ ካለ ወኩሉ አምሩን ሙስተቂም ሁሉም ነገር በተወላ ደርሶ መረጋገጡ መርጋቱ አይቀር። ስለዚህ فإن خيرا فخير وإن شرا فشر ማለት ነው። ውስጣችሁ ይጠራቀመው ውሸት መጥፎ ነገር ከሆነ የመጥፎ ነገር መርጋው ጀሃነም ነው። ውስጣችሁ ያለው ስሜቶቻችሁ ላይ ያለው ጥሩ ነገር ከሆነ خير ነገር ከሆነ የخير ነገር መርጋው ጀነት ነው። ስለዚህ ያው ዛሬ አጀንዳው ከባድ ነው ማለት ከባድ ነው ማለት ዛሬ የኢንተርፌስ ነው ሌላ ምሩኝ ዳሩ ላይ የሚባሩ ማለ አይደል ሌላ ደግሞ ኢትዮ ሙስሊም ዳሩ አሰላም ቢስከዝም ምሩኝ ማለ ሌላ ደግሞ ኢትዮ እስላም ዳሩ ብራል አለ እንደዚህ እንደዚህ ተባለ ብዙ ልጆች አሉ። ወላሂ ማከራቹ አልፎ አልፎ አለ መግባባት እንዳለ ብለን ባውቃለ ውስጥ ድረስ ባልጋን ራፍ ያውቃለ የኔ እምነት የውስጣቹ ያለው እሰጣ ገና ሁሉ ምንም ሸክለኝም ስሜቶቻችሁን አዳምጣችሁ የፈጠራችኋቸው ትርምሶች ናቸው። ከዚህ ትርምስ ሳትወጡ ግን አገልግሎትም ከባድ ነው። ግን ዘመቆም ከባድ እስላምን ወክሎ መናገርም ከባድ ነው። የምትናገሩት ለአላህ ብላችሁ ሳይሆን ለስሜቶቻችሁ ይሁንበት ተጨባጭ ብዙ ነው። ስለዚህ እና ኢላሂ ወኢና ኢለይሂ ራጂዑን እኔ ሐዲሱ ፊሁ ጣዕም ወይም አሐድኩም ሐتى يكون هواه هواء ማለት ዝንባሉ ማለት ስሜት ማለት ነው። ስሜቶቻችሁ ረሱል ለመጥበት አቅጣጫ የተገራካል ሆነ በጣም ከባድ ነው መስለም ዝንብሎሪ ሙስሊም ማለትና ማሰልደም ሰውዩ ሙስሊም ያለው ሊፈክር ይችላል ማንንም አይከለክለው አረላህ ምትሉት መብትም አቅምላችሁ ኦኬ። ስለዚህ ከስሜቶቻችን አጥሩን ፍሬምወርክ ነው አጥተራለን ያሰለላል ይህ ስሜት ብልህነት ማስቆጣ ማናደድ አታቸው አንዳንድ ጊዜ ስሜቶቻችሁ በል የሚልበት እጅግ የሚያበል ወንጀሎች አሉ። እነዛ ወንጀሎችን ካልሰራችሁ ስሜቶቻችሁ ይርጣችኋል። ያን ስሜት ረግጣችሁ ድል ማድረግ ከቻላችሁ ያሰላም ያሰላም ስብዕና። በብሩ የራሴ ብዙ ጊዜ ያቸዋሉ መስላችሁ አንዳንድ ነገሮች ነጓም ብኝና ስሜቶቼ በቃ ብድግ ካልሰራሁ ትሞታል ይለኛል። አንዳንድ ጊዜ ሳላስበው ከይመን ጥርካሬ ብላችሁ እንዳታስቡ ሳላስበው ያን ነገር ሳልሰራ ሳልፈው ትልቅ እፎይታ ይሰማኛል። ስሜቴ እንደከትዬ ደግሞ ያንን ስተት ስፈጽሙ ወላሂ አንድ ሳምንት ጭንቀት ነው፣ ውጥረት ነው፣ ስራ የለ። ስለዚህ ስሜቱ ማሸነፍ የሚችል ትልግ የሚፈልገው ከስሜቱ በላይ አቅሉን የአምላኩን ቃል የሚያከብር ትልግ የሚፈልገው። ዛሬ ዓለምን ዝም ብላችሁ በአይነ ህንዲና ቃኝ ሰው በየራሱ የስሜት ባህር ስገብቶ እያን ነው። በዚህ ሰከንድ ላይ ዓለም ላይ የሚሰራ ወንጀል ብዛቱ አላሁ ጀለ ወዓላ ብቻ ነው የሚያውቀው። እንዲ ሳያውቀው ያ ወንጀል ምንድን ነው? በዚህ ሰዓት ቁጭ ብለው ይጠጡዋሉ፣ የሚያጨሱ አሉ፣ ዘረፋ ሰው ግድያ የሚያውጠነጥኑ አሉ፣ ዝሙት የሚሰሩ አሉ፣ ከባባድ ተንኮሎችን ሴራዎችን የሚደልቡትን የሚያሴሩ አሉ። በዚህ ሰዓት የሰው ነፍስ እያወጡ ያሉ አካሎች አሉ። የዚህ ሁሉ መነሻና መድረሻው እትባዑ ልሀዋ ነው፣ ዝሙትን መከተል ነው፣ መከተል ነው። ወደ ዝቅ ስንል ደግሞ የአላህን ዲን በፍቅር ለመማር ራሱ በፍቅር ለመማር ፈቃደኛ እንዳትሆኑ ያደረጋችሁ ስሜት ነው። እኔም ለአላህ ዲን የበለጠ ከዚህ የበለጠ እንዳላስተምርና እንዳልማር እንቅፋት እየሆነ ያለው ስሜት ነው። ስለዚህ ወገኖቼ ከስሜቶቻችሁ ማዕቀፍ ስትወጡ ዱንያ ትንሽ ፈር ትይዛለች፣ ትንሽ ፈር መስመር ትይዛለች። አላሁ ጀለ ወዓላ ያን መስመር አግኝተው መስመሩ ላይ ከሚቆሙ ሰዎች ያደርጋል። ወለቀድ ጃአሁም እነዚህ የመካ ሙሽሪኮችን እኮ ወለቀድ ማለት በእርግጥ ማለት ነው። ጃአሁም መጥቷቸዋል አለ። እነማንን ስትሉ የመካ ጣዖት አምላኪያን መጥቷቸዋል። ምን ምንል እንባኢ ወሬ መጥቶላቸዋል። ማፊሂ በዛ ወሬ ውስጥ ማ ነገር አለበት። ምን አይነት ነገር ፊሂ ማለት ውስጡ፣ እዛ ወሬ ውስጥ አለበት። ምን ያለበት ሙዝ በደር ምክርና ተግሳጽ ያለበት ዜና ወሬ መጥቶላቸዋል። ይህ ወገኖች እህት ወንድሞች ዛሬ እየነገርኳችሁ ያለው ቃል ነው። አላህ ወለቀድ ጃአሁም ምን አንባኢ ማ ፊሂ ሙዝ በደር ያለ የመካ ጣዖት አምላኪያንን ውስጡ ተግሳጽና ምክር ያለበት ታላቅ መለኮታዊ ዜና መጥቶላቸዋል። ይህንን ረግጠው ነው እንግዲህ እነሱ ከሐቁ ይልቅ ጣዖት ማምለክን የመረጡት። እኔና እናንተም ይሄ ዜና መጥቶናል። ይኸው ተማሩት እየተባላችሁ የተለመናችሁ ነው፣ አጥሙት እየተባላችሁ የተለመናችሁ ነው። ዛሬ እኮ ቁጭ ብሎ ከቤተሰቡ ጋር ስለ ቁርአን የሚያወራ ሰው እኮ ጠፍቷል። በጣም እርግጠኛ ነኝ ወላጆች ናቸው ልጆቻችሁ የምትጨነቁት የምትጠበቡት ልጆቻችሁን ኬሚስትሪና ፊዚክስ ለማስጠናት ነው። ብዬ ነው የምናገረው። ቁርአን ልጁን ቁጭ ብሎ የሚያስጠና ሰው ኢላ ማ ረሒመ ረቢ፣ አላህ ያዘንለት ውስን ባሮቹ ካል ሚኒስትር አብዛኞቻችን መስመር ለቀ። ስለዚህ መለኮታዊ ዝና ልጆችን ስር ይነደሩ ይባላል። ስናብረክ በመራቅ ፍጹም ያስገርም ህክመቱን ማለት አላህ ቀጥሎ ማለ ህክመቱን ማለት ባሊገቱን ባሊጋ ማለት ብቻ የደረሰ ማለት መጨረሻ የደረሰ ጥበብ ውስጡ አለ። ይህ ቁርአን እነ هذا القران فيه حكمه بالغه ማለት ነው። የታላቅ ዜና የታላቅ መለኮታዊ ራይ فيه حكمه بالغه ውስጡ መጨረሻ በጥበብ ሞላ ምናለው ህክማ አለ። ወላሂ እውነቴን ልንገራችሁ ዛሬ እናንተ ፊክሽን ማንበብ ደስ ይላችኋል። ዜና ስለ ፖለቲካ፣ ስለ አገር፣ ስለ ዓለም፣ ስለ ምናምን፣ ስለ ስራ፣ ስለ ቢዝነስ ምናምን አይደል እነዚህ ሁሉ ስሜቶቻችሁ ስለሚፈልጋቸው በፍቅር ጀምራችሁ ጨርሳችኋላችሁ። ወላሂ ቁርአን የገባችሁ ደግሞ ሲሄድ እነዚህ ነገሮች ከቁርአን እንደማይበልጡ ስታረጋግጡ ውስጦቻችሁ ሰላም የሚሰማው ቁርአን ሲቀራ ነው። ለዚህ ነው አላህ ዳሮቹን ስጠቅስ ምን ያለው? እነ ለዚነ አመኑ ወተጥመኑ ቁሉብሁም ቢዚክሪላህ። እነዛ ሙእሚኖች አላህን በማስታወስ ቁርአን በመቅራት ልቦቻቸው ይረጋጋል ይላል። አላ ቢዚክሪላህ ተጥመኑ ቁሉብሁም። አዋጅራችኋለሁ ልቦች እውነተኛ ሰላም የሚያገኙት አምላካቸውን ሲያወሱ ይላል። ስለዚህ አብዛኞቻችን ከቁርአን ርቀናል። ከቁርአን ርቀን ግን ሰላም እንፈልጋለን። ሰላም እንፈልገው ነው ፊልም ውስጥ ፊልም ሲያልቅ ወደዛ ብስጭትና ውጥረት ነው የምንመለሰው። ሰላም እንፈልገው ቡና ቤት ውስጥ ከቡና ቤት ስንወጣ ድብርቱ ወይም ደግሞ አንጎበኑ እዛ የነበረው ረብሻ ሲቀርና ግን ሌላ ጭንቀት ነው ሸምቶ የምንወጣው። ሰላም ከፈለጋችሁ አማኞች ሁኑ። እርካታ፣ ሰላም፣ መረጋጋት አምላካችሁ ጋር ሄዳችሁ ፍት ከማለት ይልቅ ቁርአን መቅራት ትልቅ መድኃኒት ነው ያለው። አትስማማ ማለት እስማማለሁ አለች። ስለዚህ ወገኖች አላህ ጀለ ወዓላ ይሄ በጥሩት ሙላው መጽሐፍ ቀርበውት ደስታን ከሚሸምቱ መልካም ባሮች አለ ያርገን። ፈማቱን ነው ቀጥሎ ምን አለ? ፈማቱን አራት አቃቃም አትጠቅም ማለት አንኑር ለተው ምን ላይ ምን ማለት ነው? ለማያምኑ ሰዎች እውነት ለማይናፍቃቸው ሰዎች ሐቅ መስማት ለማይሹ ሰዎች ፈማቱን አታቃቃቸው ወይም አትጠቅማቸው አንኑር ማስጠንቀቂያው ቁርአን ላይ ተቀመጡ ዛቻዎች ቁርአን ላይ ለምሳሌ ቁርአን ስለማይቀሩ ሰዎች ቁርአን ስለማያጠኑ ሰዎች አላህ ምን አለ? ወአንዘልና هذا القران على جبل رايته خاشعا متصدعا من خشيه الله። ይህን ቁርአን እኮ ጋራ ላይ እናወርደው ቁርአኑ እጅግ ከባድ መለኮታዊ ቃል ከመሆኑ ተነሳ ተራራ ፈርቶና ደንግጦ ሲነጣጥ ነበር አለ። ዛሬ እጃችሁ ላይ ቁርአን ተቀምጣችሁ እጃችሁ ላይ አስቀምጣችሁ አለማቅናታችሁ ያስከትል የሚችልን አደጋ ቁርአን ይዛት ነው። እያስጠነቀቃችሁ ነው። ከቁርአን አጠናቁ ቁርአንን ትታችሁ ምትሄዱ ታጣጫ ሁሉ አደጋ ነው ያለው። ስለዚህ አላህ ይግምና አለ ፈማቱብኑን ነዘር ልቡ እምነት ላልተቀበለ ሰው ማስጠንቀቂያ አዛቻ ምንም አይጠቅመውም ማለት። ለምሳሌ አንድ አገር ላይ ቁጭ ብሎ የአገሩ መንግስት የአገሩ አስተዳዳሪ ይሄንን ካላደረጋችሁ ሄዱ ቀጣል ምናምን እያለ ይዝታል። ይሄ የአገሩ መንግስት የሚይዘው ዛቻ ከልብ ያልተቀበለው ሰው ካለ መንግስቱ በሚዲያ በቴሌቪዥን ዛቻ አዛተ ከቁም ነገር አይቆጠርም። የመንግስቱ ዛቻ የሚጠቅመው ዛቻውን አምኖ ተቀበለ ትንሽ ደንበጥ ፈራ ለሚሰው የማይፈራ ጉዳይ ላላምንበት ሰው እንደፈለክ ከሚዲያ ለፍልፍ አይገባው አይጠቅመው። አላህ ምን አለ? ቁርአን ላልተቀበሉ ሰዎች እውነትን ላልተቀበሉ ሰዎች በአምላክ እውነተኛውን ጌታ መቀበል ለማይፈልጉ ሰዎች ፈማቱን ነዘር ማስጠንቀቂያ ምንም አይጠቅማቸውም። ስለዚህ ምን ላርጋችሁ ያረብ ካላችሁ አላህ ምን መልሰጠ? ፈተወላ ዐንሁም ከነሱ ፊትህን አዙር አለ። ከነሱ ፊትህን አዙር ካንተ የምትጠበቀው ምንድነው? በሊግ ማ ኡንዝለ ኢለይከ ሚን ረቢከ ከጌታ ዘንድ የወረደልህ ነገር አድርስላቸው። ከዛስ አስጠንቃቸው አስፈራራቸው እንዲህ ብሎ ፊታቸውን ካዞሩ ከተወላ አንሁ በቃ አንተ ማስበል አትችልም አንተም ከነሱ ፊት ዞር አድርግ ተዋቸው መብታቸው ነውና እኔ እሰብ አደርጋቸዋለሁ እኔ ባዳቸውን እሰጣቸዋለሁ ከአንተ የሚጠበቀው አደረሰ አይደለም በቃ ተዋቸው ነው ፊትን አዞሩ ሌላውን በማስተማር ምስማህን ለማናገር ሞክር ነው የሚላቸው። ወየደዑ ዳዒ ፈጣሪ የሚጠራበት ቀን እኮ ኢላሸይ እንኩር ወዳስ ደንጋጭም አስፈሪ ነገር ፈጣሪ የሚጠራበት ቀን እኮ ዛሬ ሳያምኑ ቀርተው ምክር ሲመከሩ ሲደሰጹ ሲያስጠነቅቋቸው እንዳሉ ሰዎች በዛን ቀን የሚጠብቃቸው አደጋ በጣም ከባድ ነው ይላል አላህ ጀለ ወዓላ። የውም የድዑ ኢስራፊል ኢላ ሸይኢን ሙንከር ፈዛዕ፣ በጣም አስደንጋጭ በጣም ከባድ ደህነለት አስራፊል ጥሩምባ ነፍቶ ምን ብሎ የሚጠራበት ቀን አንፉሱ ቢሽደት ይዋሁሉ ትንክሩ ንፉሱ ቢሽደት ይዋሁሉ። የዛ ዕለት በጣም ከባድ እና መራራ ከመሆኑ የተነሳ ነፍሶች ሁሉ ይህን ዕለት ይጠሉታል። ወሁወ የውም ቂያመት ወማ ፊሂ ሚነል በላኢ ወል አህዋል፣ ቂያማ በውስጡ ያሉ በጣም አደገኛና አስፈሪ ነገሮች ውስጡ ስላሉ ነፍሶች ፈታ ብለው ዘና ብለው ያን ዕለት አይቀበሉትም። ያን ዕለት ሲሸሹት ሲጠሉት እንዳይከሰት ሲጨንቁ ነው የሚታዩት። ከተከሰትም ደግሞ በውጥረት መልቶ ነው ሳይወድ በግድ ወደ ዕለቱ የምንወዱት። ስለዚህ ፈተወላ ዕንሁ ከኔም ከእናንተ አሁን ከኔ የሚጠበቀው ምንድን ታላላችሁ? እኔ ብላችኋል በቃ እናገርና በቀደማውን የተወሰኑ ሰዎች መስለን ፈለጉ። አንድ ሰው ምን መሰለ እና የሆነ ሰው አትኑር ምናምን ብሎ ውጥር አድርገው ያለ ምን አገባኝ ከኔ የሚጠበቀው ምንድን ነው? እውነቱ መንገር፣ እኔ ጋር ያለውን ሀቅ ሼር ማድረግ መጫንም አይደለም ሼር ማድረግ ማካፈል፣ ወደ እውነቱ እንዲመጡ ሀሳብን መግለጽ ነው። ከዛስ ልቦቻቸውን አላህ ከከፈተው እንክላ ተህዲ ነው። ከኔ የሚጠበቀው በፍቅር የዳዕዋን ስርዓት ጠብቄ ሰው ማስተማር ነው፣ መልእክት ማድረስ ነው። ከዛ ውጭ መጣው ነገር ሁሉ ይቀበላለሁ። ሰውዬው እሳ መቀበል መብቱ ነው፣ ጥሎ መሄድ መብቱ ነው። እኔ እሳ መልእክቱን አድርሼ እንዳላርለን ፈተወላ ዐንሁም ተብሎ አረሱ። እኔም ኦኬ ታንኪ ማይ ብራዘር መልእክቱን አድርሻለሁ እሻል ቢአን ሙስሊም፣ እኔ ሙስሊም ነኝ መልእክቱን አድርሻለሁ መልእክቱን ደግሞ አለመቀበል ያንተ መብት ነው ብላችሁ ፊታችሁን አዙራችሁ ሄዳላችሁ። ነገር ግን አላህ ምን አለ? ይህንን ስታደርጉ እናንተ ግዳጃችሁን በአግባብ ከተወጣችሁ የውመ የድዑ ዳኢ ኢላ ሸይኢን ሙንከር ተፈዙ ማለት ነው። ፈጣሪ አስራፊል ጥሩምባ ነፍቶ ወደ አርዱ ማሸ ሙስላችሁ ያን ጊዜ ግዳጃችሁን በአግባቡ ተወጣችሁ ከሆነ አለቀ፣ ምርት ብሎ ይጠብቃችኋል። በተቃራኒ ደግሞ ግዳጃችሁን ካልተወጣችሁ ያላመኑትም ሰዎች ፈጣሪ የሚጠራበት ቀን ላይ መራራ ችግር እንደሚገጥማችሁ ቁል ብነግራችኋለን ማለት ነው። እዛ ቀን አንድ ሁለት ነገር ጠቁማችሁ ይላል ሁሻዕን አብሳሩሁም፣ የማያምኑ ሰዎች አብሳር ማለት አይኖች ማለት ነው። አይኖቻቸው በፍርሃት ይሞላሉ፣ ይዋረዳሉ፣ በፍርሃት ይርበተበታሉ። ከፍርሃታቸው የተነሳ አይኖች ቀና ብለው ዘና ብለው እንኳን ማየት አይችሉም ነው የሚለው። እውነት እኮ ነው። ዛሬ እንኳን አርዱል ማሕሸር ላይ ሰው ሁሉ ራቁቱን ቁሞ አይደለም፣ አምላክ ለፍርድ መጥቶ አይደለም፣ መላእክቶች ጸጥ ረጭ ብለው የአምላክን የፍርድ ችሎት ሊከታተሉ ቀርቶ አይደለም። ዛሬ አንድ ሰው አጥፍቶ ወደ ስቅላት ቦታ ሲሄድ ቀና ብሎ ሰዎች ነው እታዩ እንጂ ሌላ ሌላ ሌላ ዘርፎ ፍርድ ቤት እኮ ሲሄድ ተሸፍኑ ነው ሚሄዱ። ለምን? የሰራው ወንጀል ያሳፍረዋል። አይኑን ገልጾ ሰው ማየት አይችልም። አምላክ ጋር ተጣልተው የአምላክን ህግ አንቀበል ብሎ ሲያላግጡ የነበሩ ሰዎች አላህ ፊት እንዴት ብለው ነው አይናቸውን ሞልተው ዘና ብለው ፈታ ብለው አርዱል ማሕሸር የሚቆሙ? በፍጹም አይሆኑ። እንኳን እዛ ዚን አይሆኑ። እኔ ቤት እቃ አነሳ ሰው ፊት ለፊት ሲያይ ይደነግጣል። እናንተንም የመኪና መብራታችሁ የፈታ የደረሳችሁበት ሌባ ካለ መንገድ ላይ ሲያገኛችሁ መንገድ ነው የሚቀየር። ለምን? ጥፋቱ ፈታ ብሎ ዘና ብሎ ፊት ለፊታችሁ እንዲቆም ያጋብዙ። አላህም ጀለ ወዓላ ሁሻዕን አብሳሩሁም፣ አይኖቻቸው በፍርሃት ትሞላለች፣ ትዋረዳለች። ታስ ምን ይሆናሉ? አንገታቸውን እንዳቀረቀሩ የክሩጁን ይወጣሉ አለ ሚነል አጅዳፊ፣ ከቀብሮቻቸው ይወጣሉ። ሲወጡ አይኖቻቸውን አቀርቅረው ወደ ጥሩ ቦታ ይጓዛሉ አለ። ሲጓዙ ከአነሁም ጀራዱን ሙንተሽር፣ ቁርጥ ይመስላሉ አለ። ምን ያረብ ስትሉት ጀራድ አለ አንበጣ ይመስላሉ አለ። ሙንተሽር ብትንትን እንዳለ አንበጣ ከቀብሮቻቸው ተነስቶ አይኖቻቸውን ደፍቶ አንገቶቻቸው አቀርቅሮ ተዋርደው ወደ አርዱል ማሕሸር ይጓዛሉ ይላል። ደራ ምንተሽር ማለት ደራ አንበጣ ምንተሽር ማለት ይተበተን ማለት ነው። አንበጣት ብዙ ጊዜ ባህሪያቸው በተለይ ክንፎቻቸው ሲስባበር መሬት ላይ ይወድቃሉ ይበተናሉ። ሲበተኑ የሚሄዱበት አቅጣጫ የላቸውም። ሁሉ በመሰል አቅጣጫ ይጓዛል። አርቡል ማሽር ላይ እለቱ ከባድ ነው። አንቺም ራቁትሽን ነሽ እሱም ራቁቱን ነው። አርቡል ማሽር በጣም ሰፊ ቦታ ጨለማ አለ፣ ሲራጥ አለ፣ ጀነት አለ፣ ጀሀነም አለ። ይህም መራራቅን ሰው ወደ ጥሩ አቅጣጫ እጁን አጣምሮ ኮምፕሌክስ ለብሶ ዘና ብሎ አይደለም የሚሄደው። ራቁቱን ግራ ተጋብቶ ተጨንቆ ተጠቦ በፍርሃት ተውጦ ነው ወደ አላሁ ጀለ ወዓላ የጥሪ መድረክ የሚግበሰበሰው። የኽሩጁነ ከአነሁም ምን አልአጅዳት ከአነሁም ጀራዱን ተሽር። እናንተን እኮ ነው አንቺን አንተን እርሶን ሁላችሁንም መወቂያማ ቀን ዛሬ የለበሳችሁ ትንሽ ከላያችሁ ላይ ተነስቶ ዛሬ ክፍል ውስጥ ተደብቃችሁ ዲን ትማሩ ነበር እያላገጣችሁም እያፈዛችሁም የተወሰናችሁት አላህ አዘንላችሁን በቁም ነገር እየፈራችሁ አላህ የሚለው ነገር ግራ እየገባችሁ እየደነገጣችሁ ዲን ትማሩ ነበር። ቅያማ ቀን አሁን እንዳሁኑ ቤት ውስጥ አትቀመጡ፣ ልብሳት ለብሱ፣ የሚያምሩ ነገሮች ፊት ለፊታችሁ አይታዩም። ይሄ የምታዩት ህንፃ ሁሉ ፈራርሱ፣ ሰው ከቀብሩ አፈሩን አራግፎ ነው ብድግ ብሎ ከዛ በወንጀል በኩፍ የተጨማለቅን ሰዎች አላሁ ጀለ ወዓላን ፊት ለፊት ማየት በፍርድ ፊት ለፊት ደረታችን ነፍት መቆም ስለማንችል ኃይሎቻችን በፍርሃት ተሞልተው አፍረን ደንግጠን አቀርቅረን ወደ ተጠራንበት ቦታ ግራ ተጋብተን ነው የምንጓዘው። ይህንን አላህ ይኽሩጁነ ምን አልአጅዳት ከአነሁም ጀራዱን ተሽር። ዝም ብላችሁ እስኪያስቡት ዛሬ አጠገባችሁ ያለው ኮምፒውተርን ስበር፣ ቤቶቻችሁ አካባቢ ነገር አስወግዱ በአይነ ህሊናችሁ። ከዛ ራቁታችሁን ልጆቻችሁ፣ ሚስቶቻችሁ፣ ባሎቻችሁ፣ እናቶቻችሁ፣ የሚያከብሯችሁ ዘመዶቻችሁ ሁሉም ራቁቱን ሆነ ከቀብሩ ተነስቶ ወደ ጥሪው ቦታ ይሄዳል። በተለይ ዛሬ ነፍሶቻችንን ተከትለን የሰራናቸው ወንጀሎች ሲታወሱ ያሳፍሩናል፣ ያሸማቅቁናል፣ እረፍት ይነሱናል። በዚህ ኮንዲሽን አላህ ፊት ለመቆም እንዳንበጣ ግራ ተጋብተን ስንሄድ ዝም ብላችሁ ሳሉት እስኪ ዛሬ መላገጡ ምን ያህል ከባድ እንደሆነ ታውቃላችሁ? ዛሬ ማፌዙ፣ ዛሬ ቁርአንን በአግባቡ ለመማር ፈቃደኛ ያለም ወይም ቁርአንን ለመስራት ፈቃደኛ ያለም ምን ያህል አደጋ እንዳለው ተረዳችሁ? ዝም ብላችሁ አስቡ። ካልተቀበላችሁ ግን ይቅርታ። ምናልባት አንዳንድ ጊዜ ይህን ስናገር ሚያፌዝ ሚያላግጥ ይኖራል። ለምን? ውስጡ ቁርአንን ስላልተቀበለው። ለሱ ይሄ ንግግር ምናልባት አንድ ፊክሽን መጽሐፍ የሚተረክ ሊመስል ይችላል፣ ወይም አንድ ፖለቲካ መጽሐፍ ትንታኔ የተሰጠበት ሊመስል ይችላል። እና እንደ አማኝ ግን ስታስቡት በጣም ከባድ። አላህ ከዛ መከረኛ ቀን እኔንም እናንተንም ነጃ ይበለን። ከዛ ምን አለቅ መሰላችሁ? ቀጥሉ ሙህቲዒነ፣ እነዚህ ሰዎች ከቀብሮቻቸው ተቀስቅሰው እንደተበተነ አንበጣ ከቅብሮቻቸው ተቀስቅሰው ሲጓዙ ሙህቲዒነ፣ እየፈጠኑ ይጓዙ ኢለዳዒ፣ ወደ ተጣሪ ጥሩምባን ወደ ነፋው አስራፌል፣ ጥሩምባን ወደ ነፉበት አቅጣጫ እየተፋጠኑ ይሄዳሉ። በዛ ሰዓት የቁሉ ካፊሩ ካዲያኖች ምን ይላሉ? እውነትን መቀበል የከበላቸው ስሜቶቻቸውን ማዳመጥ የመረጡ አካሎች ምን ይላሉ? ሃዛ ይሄ ቀን ይላሉ፣ ሃዛ የውሙን ዓሲር ይህ ከባድና መራራ ቀን ይላሉ። ዱንያ ላይ ስናላግጥበት የነበረው መራራ ቀን ነው፣ የዋዛ ቀን አይደለም ብለው ካዲያን የዛን ቀን የምስክርነት ቃላቸውን ይሰጣሉ። ይመስክርነት ቃላቸውን ይሰጣሉ ይለናል። አላሁ ጀለ ወዓላ እዛን መራራቅን እንድናልፈሰርጋል። ግን አንብር ነገራቸው ሚስጥር ማለት ነው። ሁሉም ሚስጥሩ ያን ቀን ማለፍ የሚቻለው ዛሬ ቁርአን ማውቆ በቁርአን ለመስራት ሲሞክር ብቻ ነው። ይህ ሚስጥር ጠብቃችሁ ሚስጥሩን ለመሆን ሞክሩ። ያለበለዚያ ግን ከቅያማ ቀን መራራ ተጨባጭ ማምለጥ ፌዝ ነው ጀዛኩም ላሁ ኸይር። አዲስ ርዕስ ነው። አላሁ ጀለ ወዓላ በሰማኑ በተናገር ነው መሰራ ሰዎች አደርጋል። ፒስ ፕራይቬት ፈልግሉ ይህ ርዕስን ከመዝጋት በፊት ከትምህርቱ ጋር ተያያዥነት ያለው የስሜት ብልህነት እና የአእምሮ ብልህነትን እንዴት ትረዱታላችሁ? ጥያቄ ካላችሁ፣ ትምህርቱ ላይ ተቃውሞ ካላችሁ፣ የምትጨምሩት የምትቀንሱት ነገር ካለ ክፍሉ ላለ የእናንተን ጥያቄና መልስ ሰሰባችሁን ከሰማን በኋላ ወደዚህ የሚት ሀሳብ እንገባለን። ጀዛኩሙላሁ ኸይር ማይክ ክፍል ነው።